እኛ አማና ሲባል እንዴት ነው የምንረዳው? እንዴት ነው የምንገነዘበው? ጠባብ የሆነ አገነዛዘብ ነው ወይንስ ኢስላም እንደሚገነዘበውና እንደሚያስቀምጠው ሰፋ አድርገን የምናየው ስንቶቻችን እንሆን? ከዚህ ሳይድ ከትርጉሙ እንጀምራለን። አማና እርግጠኛ ነኝ እኔ ሁላችንም ማይክ ይዛችሁ ተናገሩ ብል አብዛኞቻችን አማናን ቶሎ የምናያይዘው አደራ ከተሰጠን ጋር ብቻ። ይህንን ነገር አማና አንተ ጋር አስቀምጫለሁ፣ አንቺ ጋር አስቀምጫለሁ፣ ይሄ ነው ቶሎ ብሎ ህሌናችን ውስጥ የሚመጣው። እቺ አንዷ ናት እንጂ የአማናን የአደራን ትርጉም ሙሉ በሙሉ አታንጸባርቀው። ስለዚህ የአንድን ነገር በትክክል ፈጽሜዋለሁ ወይንም አልፈጸምኩትም፣ ሙሉ በሙሉ ተላብሼዋለሁ ወይንም አልተላበስኩትም ለማለት ትርጉሙን ማወቁ ይጠቅማል ይላሉ ዑለማዎች። እና ከትርጉሙ ነው የምንጀምረው። ከትርጉሙ በፊት ግን አማና የምትባለዋ ነገር እኛም እንጠቀምበታለን። እርግጥ አረብኛ ናት፣ ሆኖም ግን እኛም አማና ጠብቁ እንባባላለን። አደራ ማለት ነው። አደራ ከአላህ የተቀበልነው አደራ አለ። በርካታ በርካታ አደራዎችን ተቀብለናል። መቼ ነው የተቀበልነው? ከመፈጠራችን በፊት አባታችን አደም አለይሂ ሰላም ጀርባ ላይ እስከ ቂያመት ሰዓት ድረስ የሚፈጠሩ የሰው ልጆች ዝርያ ተሰብስበው አስቀምጧቸው አላህ የዘር ፍሬያቸውን ከዛ በኋላ ቃል አስገብቷቸዋል፣ አደራ ሰጥቷቸዋል። ያን የተቀበሉትን አደራ የሚወጡ የሚያደርሱ እነማን ናቸው? የአደራን ምንነት ስናውቅ ብቻ ነው። ለዚህ ይጠቅመናል ማወቁ ማለት ነው። ስለዚህ አማና አማና አደራ ማለት ነው። በአማርኛው ሲተረጎም አማና ራሱ እኛም በአማርኛ የምናውቀው የሚያስቸግር ነገር አይደለም ማለት ነው። እስቲ እንምጣ። الأمانة خلق عظيم من أخلاق الإسلام وهي أداء الحقوق والمحافظة عليها. أمانة كإسلاماوي بحرياتوك ويم سنة مقباروك تلك يهونك ويم تلك يهونة بحرينو. من أهم صفات المؤمن كعند مؤمن مجلج أعمال كان بحرياتوك جست አንገብጋቢ የሚባል ነው። በሁለቱም አገር ደስታን ለማግኘት የፈለገ አማናውን መጠበቅ የግድ ይለዋል። وهي من صفات الرسول صلى الله عليه وسلم عجيب امانه يا الله ملائكتنيا رسولاችን صلى الله عليه وسلم نبي كما درجاتهو بفيت كميتታወቁባቸው መልካም ባህሪያቶች አማና አንዱ ነው። አሷዲቁል አሚን ይሏቸው ነበር። አላሁ አክበር። አሷዲቁል አሚን እውነተኛና አደራ ጠባቂ ታማኝ ይሏቸው ነበር። ተመልከቱ። ስለዚህ የእሳቸውን ብቻ አይደለም كما انها صفه في جميع رسول الله እያንዳንዳቸው መልእክተኞች እቺን ባህሪ ተላብሰዋል። ሌሎችም እስላማዊ ባህሪያቶችን የተላበሱ ከመሆናቸውም ጋር አደራ ጠባቂነት አማናን የሁሉም መገለጫ ነበር። ምንድነው ትርጉሙ? ነው ትርጉሙ ለእያንዳንዱ የሚገባውን ሐቅ ማድረስና የተሰጠውን ሐላፍትና በተገቢው መወጣት ማለት ነው። ትርጉም ለእያንዳንዱ ያለውን ሐቅ መስጠትና ማድረስና አደራን ጠብቆ ለባለቤቱ ማስረከብ ማለት ነው። تملكته. سبحان الله. الأمانة في العبادة بأملك وتست أمانة الله أن يؤدي العبد فروض الدين كما ينبغي ويحافظ عليها. أنديت نو بلا تشوت إياك بتانسو بأملك وتست أمانة الله ويكالاتشون أو وديتو أهتي ودو وندمي ሶላትን ስትሰግዱ አማና ተቀብላችኋል። በውዱ ለመስገዳችሁ በውዱ ላለመስገዳችሁ እናንተና አላህ ብቻ ነው የምታውቁት። ጾም አማና ነው። በትክክል ጾምሽው በትክክል ጾምከው ተደብቀህ በላህ ተደብቀሽ በላሽ ተጣሽ አላህና አንቺ አላህና አንተ ብቻ ናችሁ የምታውቁት። حج امانه زكاه امانه نو بطق علي الله بنيا لي عندنا ملكبت جديتا يادرجبن يهونو املكوتج ادراوچ ناتش انزين ادراوچ بتككل لموطاتاتچن لالموطاتاتچن الله بيچا نو ميوق سلازي امانه كعبادات جمرالچ معناتس ሁለተኛ الاعضاء كلها امانه وديتوا اهتي ودي وندمي ياندندو يسونت كفلاتشن يسونت بارت ياندندو اج عين ملاس افنچا جورو اجر قلب امروتشن انزي بمولو اماناوچ ناتشو الله لنيا هلت تج ستونال هلت تجر ستونال هلت عين ستونال هلت جورو تشالون عفين تشالن تملكتو ستي هلاتشو مستي بإجاتشو عفين تشالشو نداسو با الله بقون إنه بقون السقال لو ما هكا لا يقات انتالج لمن لمن مولو سقال هون من البر ለምን ሙሉ አጥንት አልሆነም ነበር? ሙሉ ስጋ ቢሆንም ያስቸግራል? ሙሉ አጥንት ቢሆንም ያስቸግራል? እንደዚህ አድርጎ አላህ ውብ አድርጎ ያሳመረውን የሰውነት ክፍል ለከንቱ ነገር አይደለም አላህ የፈጠረው። ዓላማ አለው። አደራ ተሰጥቶናል። በአፍንጫችን አላህ የፈቀደውን ነገር እንጂ ላናሸት። ዛሬ አፍንጫ የተፈጠረበትን ዓላማ ዘንግተው በአፍንጫቸው አይደለም እንዴ ሺሻ መሰል ነገር የሚያሸቱት? حرام ነገር አሽተተው እራሳቸውን የሚያሰክሩት? በጆሮአቸው አይደለም እንዴ ሄድፎን ተጠቅመው ማንንም በማይሰማበት መንገድ ሙዚቃ ያዳመጡ ቀልባቸውን የሚያደርቁት? ጆሮ የተፈጠረበትን አደር አልተወጡ። አፍንጫ የተፈጠረበትን አደር አልተወጡ። አይኖች አይኖች የተፈጠሩበት ዓላማ አደራን ተሰጥቶናል። ሁለት አይን አድርጎ አላህ እኔን ሲፈጥረኝ እዛ ጋር ደግሞ እንኳን ሁለት አይን አይደለም አንድ አይን የሌለው ሰው አለ። እሱና እኔ እኮ ሰው ነበር። ለኔ ሁለት አይን ሲሰጠኝ እሱ ግን አንድ አይን እንኳን ሳይሰጠው የኔ ሁለት አይኖች የተፈጠሩት حرام ነገር ሊያነብባቸው حرام ነገር ሊያዳምጥባቸው እኮ አይደለም። አደራ ተረክብ ያለው ከመፈጠሬ በፊት በአይኖቼ አንተን የምትወደውን ነገር እንጂ ላልመለከት ብዬ ቃል ገብቻለሁ። ግን አደራዬን የምበላው መቼ ነው? حرام ነገር ስመለከትበት ነው። እሞባይል ውስጥ حرام የሆነ ፊልም አስቀምጬ ስመለከት፣ እቤት ውስጥ በገንዘባችን ገዝተን ያመጣነው ቴሌቪዥን ዲሽ አጉል የሆኑ ቻናሎችን ከፍተን ስንመለከት አደራ እየተወጣሁ እኮ አይደለም። ሁለት እጆች አማና ናቸው። አንድ እጅ የሌለው ሰው አለ። ሁለት እጆቼ ግን ሐራም ነገር ይሰሩበታል። ጉልበተኛ ከሆንኩ የፈለግኩትን እመታበታለሁኝ። ነጋዴ ከሆንኩኝ ሚዛን አጎልበታለሁኝ። ሜድን ቻይና የሚለውን ገንጥዬ በጄ ሜድን ጃፓን ዩኤስኤ ብዬ ለጥፍበታለሁኝ። የእጅ አማና የት አለ? እጄ አላህ የፈቀደውን ነገር እንጂ ላልሰራበት እኮ ለአላህ ቃል ገብቼ ነበር አደራ የተረከብኩት። በእጄ አጅነብይ ይጨብጥበታለሁኝ። በእጄ ሐራም ነገር እጽፍበታለሁኝ። የእጅን ጉድማ ፌስቡኩ፣ ባይሎክሱ፣ ፓልቶኩ፣ ፕራይቬቶቹ፣ ስካይፒ እነዚህ ይመስክሩ። አንድ ገጣሚ ምን ይላሉ መሰላቸው? ነገ ስታየው የጻፍከው ነገር ጸጸት ውስጥ የሚያስገባህን ነገር አትጻፋ። ነገ ስታየው ጸጸት ውስጥ የሚያስገባህ የሆነን ጽሑፍ በእጆችህ አትጻፍ። አንተ ትዘነጋው ይሆናል እንጂ የተጻፈው ነገር ግን እንደ ተጻፈ ይጠብቅሃል። ما يلفظ من قول إلا لديه رقيب عتيد አይደለም እንዴ ያለው? አንዲት ቃል አይናገርም አጠገቡ የሚጽፉ ቢኖሩ እንጂ ይላል። መላእክቶች የሚጽፈውንም ይጽፋሉ። የእጅን አማና ልንጠብቅ ይገባል። የምላስ አማና፣ እቺ ምላስ ወይ ወደ ጀነት መሄጃ ናት ወይ ወደ ጀሃነም መሄጃ ናት። በምላሳቸው መልካም ተናግረው ወደ ጀነት ከሚሄዱት የአላህ ባሪያዎች ያድርገን። ምላስ ምላስ ወላሂ እቺ ልምስ ስጋ ሁላችሁም ስትነኳት ስስራት ግን በምላስ የተቆረጠ ነገር በሰይፍ ከተቆረጠው የበለጠ ያማል። በምላስ የተሰበረ ነገር በዱላ በብረት ከተሰበረው የበለጠ ያማል፣ አይድንም። የምላስ ወለምታ ታሽቶ አይድንም ነው የሚሉት። በጭራሽ በዱላ የተሰበረ ግን ቁስል ሐኪሞቹ አክመው ሊያድኑት ይችላሉ። እቺን ምላስ አደራ ተቀብለናል። አንድ ሰው ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሲላሉ ረሱል ዓለይሂ ሰላቱ ወሰላም እጀነት ውስጥ ፍሬያማ ዛፍ ትተከልለታለች አሉ። አላሁ አክበር! ወዲያውኑ እኮ ነው የምትተከለው። ወዲያውኑ እቺን ብቻ ስላለ ያፈራ ዛፍ ነው የሚያገኘው። ሱብሓነላሂ ልዓዚም፣ ሱብሓነላሂ ወቢሐምዲሂ፣ ሱብሓነላሂ ልዓዚም። ግን ምላሳችን እሻትልም እሻትልም። አላህ የመረጣቸው የእሱ ባሪያዎች ካልሆኑ በስተቀር ምላስ እሻትልም። ወላሂ ይከብዳታል። አላሁመ ሶሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ተራራ ነው የሚያክልባት። ሱብሓነላሂ ወቢሐምዲሂ ሱብሓነላሂ ልዓዚም እንቅልፍ ያመጣል። አንዲት አንቀጽ ቁርአን ለመቅራት እንቅልፍ ይመጣል። ሰው ለማማት፣ ለመሳደብ፣ አልባሌ ወሬ ለማውራት ግን አጂብ። አላሁ አክበር! ደስ ሲላት ደስ ሲላት፣ በተለይማ ሰው ለማማት ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁለት የተፈቃቀሩ ስለ አማና ነው እየተነጋገርን ያለ ነው። አብሽሩ። ሁለት የተፈቃቀሩ ጾታዎች ከመጋባታቸው በፊት የሚለዋወጧቸው ቃላቶች ከተጋቡ በኋላ 99.9% ሪሙቭ ይደረጋሉ። ዋይ? ለምን ለምን? ለአመት ያህል ለሁለት አመት ያህል እንጠናና እንጠናና እንጠናና እያሉ እሱ እሷን እንጨት እሷ እሱን እንጨት እስኪያደርጉ ድረስ ተጠናንተው ተጠናንተው ተጠናንተው ማታ ሊተኙ ሲሉ ሱብሃንአላህ የነጻማ ደውል ካለ ፍሪ ኮልማ ካለ በጣም ናፍቀሽኛል እኮ በጣም ናፍቀኸኛል እኮ መቼ ነው የምንጋባው? አረ ብቻዬን መኖር አልቻልኩም። አረ ምን ይሻለኛል? እንቅልፍ አወስደኝም እኮ እማይባል ጉድ የለም። እነዚህ ቃላቶች ግን ከትክክለኛው ጋብቻ በኋላ ከአንዲት ቀን አትሻገርም። ለምን? ለምን? እስቲ ጻፉ። ለምን? ለምን ይመስላችኋል? ሞክሩ። ለምን? ያ ሁሉ አበድኩልሽ፣ ከነፍኩልሽ፣ ልሞት ነው፣ እንቅልፍ አጣሁ እያለ ሲል የነበረው እሷም ስትል የነበረችው ከተጋቡ በኋላ ለምን ይስረቻቻሉ? የቅን አልነበረም። መጀመሪያ አልቋል፣ አማና ስላለ ጥሩ። ሙከራችሁን እናመሰግናለን። ለራሳችሁ አበባ ስጡ፣ ለራሳችሁ አበባ ስጡ። انتهى الحب جميل ለራሳችሁ አበባ ያስፈልጋችኋል። ሙከራችሁ ጥሩ ነው። የመጀመሪያው ላይ ከኒካህ በፊት የነበረው አፈቀርኩሽ አፈቀርኩ ልሞት ነው ልሞትልህ ነው ልሞትልሽ ነው ሲሉ የነበሩት እንዲሉ ሲያደርጋቸው የነበረው የውሸትን ፍቅር ሲያላብስ የነበረው ሸይጣን ነው፣ ኢብሊስ ነው። እሱ ምላስ ላይ ቁጭ ብሎ እሷ ምላስ ላይ ቁጭ ብሎ ከውስጣቸው ባያምኑበት እንዳመኑበት አድርጎ እንዲናገሩ ሲያደርጋቸው የነበረው እሱ ነው። ልክ ኒካህ ሲደረግ ወደ ሐላሉ መንገድ ሲገቡ ከምላስ ላይ ይነሳል። ለምንድን ነው የተነሳው? ለምን መነሳት አስፈለገ? ለምን አይቀጥልም ነበር በዛው? እንዲለያዩ ስለሚፈልግ ነው፣ በሰላም እንዲኖሩ ስለማይፈልግ። የመጀመሪያው ግን የእሱ ፍቅር ስለነበረ የእሱ ሞት ኩልሽ የእሱ አበድ ኩልሽ ስለነበረ ምላሳቸው ላይ ቁጭልና በእነሱ ምላስ ሲያወራ ነበር። አሁን ግን ወደ ኒካህ ስለገቡ እዚህ ቦታ ላይ አይመቸውም ለሱ። እጁን ያነሳል። ለምን? በትንሹ በትልቁ ነገር ተነታርከው እንዲለያዩ ነው የሚመኘው። ተመልክቱ፣ የምላስን አማና በቦታው አለመጠበቅ በተወሰነ ጊዜ በሌላው ጊዜ ላይ ተጽዕኖ እንዲያሳድር የሸይጣን መጫወቻ ሆኖ ቁጭ ይላል። ለምንድን ነው መለያየት የሚፈልገው? ሱብሃንአላህ። ሸይጣን ኢብሊስ ሲነጋ ሰራዊቶችን ያሰማራል አሉ ረሱል አለይሂ ሰላቱ ወሰላም። በተለያየ ቦታ ያሰማራቸውና ሰራዊቶቹን አንዱ ወንድምና እህት አጣልቼ መጣሁ ይላል። ምንም አትልም፣ 10% ይሰጣሃል ይለዋል። ጧት ሲሸኛቸው ኃይለኛ ሽልማት አላችሁ ብሎ ነው የሚሸኛቸው። እሱ ባህር ላይ ነው የሚቀመጠው፣ አብዛኛውን ጊዜ ዙፋኑ ባህር ላይ ነው የሚቀመጠው አሉ። አንደኛውን ደግሞ አንደኛው ምን ይላል? እናትና ልጅ አጣላሁ ይላል። 20% ይገባሃል። ጎረቤትና ጎረቤት አጣላሁ፣ 1% ይገባሃል። ባልና ሚስት አለያይቼ መጣሁ ካለ ይመችሽ ግጭው የሚሉት ጆሊናን የሚሉት እንደዚህ አይደል? እንደሚሉት ግጭው ይላል አይደል? ግጭው ግጭው ማለት አንተ ነህ የሰራኸው ማለት ነው። አንተ ከመቶ በላይ ማርክ የለም እንጂ 101 ይሰጥህ ነበር ይልና ሽልማቱን ይጀባዋል። ለምን ለምን ለምን? ትዳር ፈረሰ ማለት አላህን የማይፈራ ከሆነ በልቶ ጠጥቶ በውስጡ ያለውን ስሜት ለማርካት ወደ ሐራም ይሄዳል። አላህን የማትፈራ ከሆነ እሷ በልታ ጠጥታ በውስጧ ያለውን ስሜት ለማርካት ወደ ሐራም ትሄዳለች። ወዳ ካልሆነ ወዳ ሳይሆን በግዷ አላህን የማትፈራ ከሆነ ነው ያልኩት። በአካላቸው ዝሙት እንኳን ባይፈጽሙ በንግግር ዝሙት ይፈጽማሉ፣ በቀልባቸው ዝሙት ይፈጽማሉ፣ በአይናቸው ዝሙት ይፈጽማሉ፣ በእጃቸው ዝሙት ይፈጽማሉ። አንድ ይሄ ነው እንዴ ሊያሸልመው የቻለበት ምክንያት። ሁለተኛ ትዳር ተለያየ ማለት ልጆች መወለድ ይቆማል። የሙስሊም ልጆች ደግሞ መበረከታቸው ረሱልን አለይሂ ሰላቱ ወሰለም ያስደስታል፣ ኢብሊስን ያናድዳል። እሳቸው የኔ ኡመቶች ብዙ ሆኑልኝ ብለዋል። የቤተሰብ ምጣኔ የሚባል ነገር ኢስላም ውስጥ ቦታ የለውም። ይሄ ፕሮጀክት የተጠነሰሰው የመጀመሪያው ጠንሳሽ ኢብሊስ የፓርላማው አባሎች ነን ሙስሊሞች ናቸው። ከዳር ሆነው የሚያጨበጭቡት እስልምናን በስም ብቻ የተቀላቀሉ እንጂ ኢስላም አይቀበለው። ኢስላም መጀመሪያ ሲመክር ተዘወጁል ወሉደል ወዱደ ፈኢኒ ሙካሲሩን ቢኩም ልኡመመ የውም አልቅያማ፣ እምትወዷትን እምትወልድን መሀን ፈልጋችሁ አግቡ። አይደለም መሀንሽ ቤተሰብሽ መሀን ነው አይደለም። ከተጋቡ በኋላ ደግሞ የሙሽርና አንድ አመት የሚሉት ፈሊጥ አለ። ፈሊጣችን አላህ ያንሳልንና እንደው እኮ ጉድ እኮ ነው ያለው። ፈሊጥ አንድ አመት እንዝናና። አንድ አመት ስትዝናኑ የሚያዝናናው ሞት መጥቶ ያዝናናችኋል ነው መልሱ። አንድ አመት እንዝናና፣ ከዛስ ከተወለደ መዝናናት የለም እንዴ? ልጅ እያቀፉ ልጅ እየሳሙ ልጅ እያጫወቱ መዝናናትን የመሰለ ነገር ወልደው ያዩት ይናገሩ። እስቲ እጅ ወደ ላይ ያገባችሁ አቦ ልጅ የወለዳችሁ ላጤዎች እጅ እንዳታወጡ አደብ ያዙ። ዋ ያገባችሁና ልጅ ወልዳችሁ የሳማችሁ እጅ ወደ ላይ። አላሁ አክበር። ማሻአላህ። ዛሬ አላህ ከላጤ ገላግሎኛል አቦ። አልሐምዱሊላህ ረቢል ዓለሚን። ምስጋና ይገባህ ጌታዬ። ሁሌ ላጤ ላጤ ላጤ ነበር የማየው፣ ዛሬ ማሻ አላህ። እንዳትዋሹ፣ እጅን ማንሳት አማና ነው ብያለሁኝ። እጅ ማንሳት አማና ነው። እጅን ለማይሆን ነገር እንዳትጠቀሙ። ተመልከቱ እንግዲህ። ጀዛኩሙላሁ ኸይራን። አሃ በረካና ኡኽቲ ፊላህ ነይተዋል። ያገቡ ኢነመል አዕማሉ ቢንያት ነው። እኔ ሁለቱ አለማግባታቸውን ስለማውቅ ነው። ነይተዋል ማለት ነው። ሰርጋችሁ ላይ እንድጠሩን። እንግዲህ ለማንኛውም ተመልከቱ። ረሱል አለይሂ ሰላቱ ወሰላም ምን አሉ? ስታገቡ የማትወልደውን ሳይሆን እኔ መውለድ የምፈልገው ሶስት ብቻ ነው፣ እሺ ቃል ግባልኝ፣ ከሶስት በላይ አልወልድም። አረ ችግር የለውም አንቺ ብቻን ላግባሽ እንጂ የኔ ሁኝ እንጂ፣ አረ አንድም ብቻ ካልሽ ግደለኝም የሚል አለ። ምነው በምድር ላይ እሷ እንጂ ሴት የለችም እንዴ? ተቃራኒ ደግሞ እኔ የኢኮኖሚ ችግር ስላለብኝ እንድትወልጅ የምፈልገው ከሶስት በላይ አልፈልግም ሲል እሺ። እነዚህን ላጤ ሆናችሁ ኑሩ ነው ማዕቀብ ሊጣልባቸው ይገባል። ይሄን ያህል ነው የምወልደው ከዚህ በላይ አልወልድም የምትል ሴት አንፈልጋትም። ከዚህ በላይ እንድትወልጅልኝ አልፈልግም የሚል ወንድ አንፈልገውም። ለምን? ኢስላምን ይጻረራልና። ወላሂ ልዓዚም ወንድም እህቶቼ፣ በስንተኛው ልጅ ጀነት እንደምትገቡ አታውቁትም። በስንተኛው ልጅ ወላሂ ልዓዚም። ድንገትም አስረኛው ልጅ ሊሆን ይችላል የእናንተ ጀነት መግቢያ። ድንገትም እናንተ ሙታችሁ ቀብር ውስጥ በወንጀላችሁ እየተቀጣችሁ እናትና አባቴን ማርልኝ የሚለው ስምንተኛው ልጅ ሊሆን ይችላል። ወላሂ ልዓዚም የትኛው ልጅ ሀብት ይዞ እንደሚመጣ አታውቁ። የትኛው ልጅ ጤና ይዞ እንደሚመጣ አታውቁ። የትኛው ልጅ ዒልም ይዞ እንደሚመጣ አታውቁ። አንድ ሁለተኛ፣ ሶስት ልጅ እንጂ አንወልድ የሚሉና የማህፀን ግልበጣ ይሉታል። የማህፀን ግልበጣ የማህፀን ግልበጣው ከተካሄደ ሁለተኛ መውለድ የሚባል ነገር አይታሰብም። ማህፀን አደራ ተቀብለዋለች። كل اعضاء بني ادم امانه عنده امانه نو محصن بلت امانه نو محصن تغلبت 3 لج كولدوا بحالا كذاس ان ذي 3 لجوج كو لا يادغو يخلالو واستنا لنا دي 3 لجوج لما دغاتشي واستنا لنا ሊሞት ይችላል። ከዛ በኋላ እንደገና ማህፀን ላስመልስ አይቻልም። አረ የምን ማህፀን ማስገልበጥ? አንዲት ሴት ከመውለዷ በፊት ልጅ ከመውለዷ በፊት የወሊድ መከላከያ ኪኒን ነው የሚሉት። መርፌውን እንኳን አልደረስኩበትም፣ ያነበብኩት ስለ ኪኒኑ ነው። ኪኒን የምትጠቀም ከሆነች ሴቷ ከተወሰነ ጊዜ በኋላ የመውለድ እድሏ ይመነምናል ነው የሚሉት ሐኪሞቹ። ወግናላው የአብዛኛው ሴቶች የወር አበባ መዛባት የሚመጣው አንዱ የወሊድ መከላከያ የሚጠቀሙ እህቶቻችን ናቸው። በትክክል ስትታይ የነበረችው እህታችን ይሄንን ስትጠቀም ችግር ይፈጥራል። አማና የተቀበለችውን አማና በስርዓቱ አልተጠቀምበትም ስትል አላህ ራሱ የፈጠረው ይሰማል መሰለኝ። ጀዛኪላሁ ኸይረን ራና ወንዲሁን ሴት አላውቅም። ዋላ ኩሊ ሐል ጀዛከላሁ ኸይረን ወጀዛኪላሁ ኸይረን ሁለቱም ይቻላል። መልካም አማና አማና መጀመሪያ አምልኮቶችን በተመለከተ በስርዓቱ ልናደርስ ይገባል። ሁለተኛው የሰውነት ክፍሎቻችን በሙሉ አማናዎች ናቸው፣ በተገቢው ልናደርሳቸው ይገባል። ሶስተኛው የተሰጠን አደራ አስቀምጥልኝ ብሎ የተሰጠኝን በተገቢው አስቀምጬ ማድረስ ይህም አማና ይባላል። ሌላው በስራ መስክ የተሰማራን ሁላችንም በስራ መስክ የተሰማራን የቢሮ ሰራተኛ፣ ሰው ቤት የምንሰራ፣ እንግድ ቦታ የተቀጠረ ሁሉ ያንን የተቀበለውን አማና በስርዓቱ መፈጸም መቻል አለበት። ይሄም አማና ይባላል። ምክንያቱም አንድ ሰው ሲቀጠር 2 ሰዓት ተኩል ገብቼ 6 ሰዓት ወጣለሁ ካለ ከ2 ሰዓት ተኩል ጀምሮ እስከ 6 ሰዓት ያሉት ሰዓታት ከደሞዙ ጋር የተገናኙ ስለሆኑ መጠንቀቅ አለበት። አለበለዚያ ግን 5 ሳንቲም ከዚህ ውጭ ከገባች حرام እንደበላ ይቆጠራል። አማና አማና እነዚህን ሁሉ ያካትታል። ካል ለመሆኑ አማናን በተመለከተ አላህ የነገረን አለ ወይ? አዎ። እስቲ አዳምጡ። ኢንና አረድና الአማነተ على السماوات والارض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا إنا عرضنا الأمانة إنك أدرا أكربن تكبلوا بلا على السماوات والأرض በሰማያትና በምድር ላይ ወልጅባል በተራራዎችም ላይ አደራን ተቀበሉ ብለን አቀረብ። ለሰማያት ለምድር ለተራራዎች ፈአበይና እንቢያ እምቢታው አንችልም ማለት እንጂ ትእዛዝህን አንቀበልም ማለት አይደለም። አንችልም አማናውን መሸከም አሉ ሰማያትና ምድር ተራራዎች። ወአሽፈቅነ ሚንሃ ፈሩ ከአደራዋም ፈሩ። ከዚያስ ወሐመለሃ ልኢንሳን የሰው ልጅ ግን ሳይፈራ ተሸከማት። እነሁ እሱ ካነ ነው እና ቮሉመን ራሱን በዳይ ጀሁለን ወደፊት ምን እንደሚያጋጥመው የማያውቅ መሀይም በመሆኑ ይላል። በዚች የቁርአን አንቀጽ አማና የምትለዋ ድፍን ቃል ናት። ሁሉንም ታካትታለች። ቅድም የተባለው አምልኮት ጋር፣ የሰውነት ክፍል ጋር፣ አደራ አስቀምጥ በተባለው ጋር፣ በስራ መስክ፣ እነዚህን ሁሉ ታካትታለች። ተቀበለ የሰው ልጅ ግን ወደ ተግባር ለመቀየር ግን ጥቂቶቹ ካልሆኑ በስተቀር አልቻሉ። አላሁ ስብሓነሁ ወተዓላ በሌላ የቁርአን አንቀጽ ላይ ፈላህ የሚወጡትን ሙእሚኖች ሲገልጻቸው እንዲህ ይላል፣ والذين هم لأماناتهم وعهدهم راعون. أن الزيانة تشو أماناوت تشون النا قالوا تشون بتقبيو يمي تبكو مدهنن يمي أغنو يخونو تسمئمنانوش أماناوت تشون النا አደራዎቻቸውንና ቃሎቻቸውን የሚጠብቁ ናቸው። ቀጥሎስ አላህ አማናን ጠብቁ፣ አደራን ጠብቁ፣ ለሚገባው ለባለቤቱም አድርሱ ሲል እንዴት ይላል? إن الله يأمركم أن تؤدوا الأمانات إلى أهلها. الله يزكّهال أن تؤدوا الأمانات عدراوتشن لتدرسوا إلى أهلها ودب على بيتها. الله أكبر. الله የሰጠን አማናዎች አሉ። ከሰው ልጆች የተቀበልናቸው አማናዎች አሉ። ባል ከሚስቱ፣ ሚስት ከባል፣ አባት ከልጆች፣ ልጆች ከአባት፣ ወንድም ከእህት፣ ጎረቤት ከጎረቤት፣ ሙስሊም ከሙስሊሙ የተቀበለው አማና አለ። ሁለቱ ጾታዎች ሲጋቡ የእሷን ሰውነት ከባሏ ውጭ ላለ ላትሰጥ በኒካህ አማና አስረክባለች፣ ተቀብላለች። እሱም ኒካህ ሲያደርግ ከሚስቱ ውጭ ባለ ነገር ላይ የሱን ብልት ላይጠቀም ለአላህ አማና ቃል ገብቷል። ተመልከቱ፣ አባት የልጅ አማና አለበት። ልጅ የእናት የአባት የወላጆች አማና ተረክቧል። ሱብሃንአላህ። የቁርአን አልደመደምኳትም። التقوى جزاك الله خيرا او جزاك الله خيرا يقران انقصو مجرش على يالو دمداني بطام بميغرم منغر ني تدمدمچو يا هو نو ان الله يأمركم ان تؤدوا الامانات الى اهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعم ما يعظكم به إن الله كان سميعا بصيرا. الله أكبر. لببروا وإذ سنترسات يا قرآن أنكسوان وإذا حكمتم بين الناس بسوتش مكاكل ستفردو عدرانا ونا عمانا ونا أن تحكموا بالعدل بفتح عند التفردو الله يزاد شحال على إن الله نعم ما يعظكم به الله إن أنت يمي مكربات شو نجر من يا ما راد الرجو على إن دم الدامي واللب بلو إن الله كان سميعا بصيرا من ما نون عند أبكى من ندلت أبكى ማን ራሱን እንደሸወደ ማን እንዳልሸወደ አላህ ሰሚና ተመልካች ነው አለ። ከአላህ እይታና ከአላህ መስሚያ የሚሰወር የለም። አደራችሁን ጠብቃችኋል አልጠበቃችሁም እኔ ፊት ለፊት ቀርባላችኋል አለ። ረሱል አለይሂ ሰላቱ ወሰላም كأمانة قربت يا يازا عنده يلالو أد الأمانة إلى من ائتمنك ولا تكن ولا تخن من خانك عادرا يستهن عادرس لعادرا وبالبيت عادرس يكدهن عادتكدو بلغن الرسول عليه الصلاة والسلام لصحابي يمكروت أبو داودنا ترميدي بزقبوت حديث لا بل لا حديث رسول عليه الصلاة والسلام انديه لعلو لا إيمان لمن لا أمانة له. الله أكبر. أمانة يريلو سو أمانة يما يتأبك سو إيمان يريلو ما مكنياتهم يمؤمن مقالج أو كمؤمن مقالج أو عنده أمانة مكناتو أمانة عدران على متبك يمنافق مجلج عنه. إذا حدث كذب وإذا وعد أخلف وإذا اؤتمن خان أمانة ستو عدرا ستو ما تسد أحد لا الله جفتر لت الجنة تفتر لت على ما قالوا عليه عندك هذا يكوتر على المعنى الله يتأبك أننا كان بزي هاي نتو كهدت رسول عليه الصلاة والسلام آخر الزمان لي يوم القيامة يكرر بسيمتا يسولي جوج يمجمّر يعون يميات أتنقر بنور أمانا نور أول ما تفقدون من دينكم الأمانة كديناك يمجمّر يا يمتّات أثنقر بنور أمانة نور أمانة يتّات يتنّو سمايات النامدر تراراوش فرتو ديتاتشنا نتشلن بلون بيالوتن كتكبرني بوالا أمانة عدران مبلات مافرس مالكس لعند مسلمين مكبانا قرائد اللهم الله أمانا كان متأبكو تياتركا نجدي كدن بزرزري أينا تشونا قروت شالو ودو أمانانو صلاة أمانانو صوم أمانانو يسرا حلافتنا كتكبل أمانانو لجوتشن ما سادك أمانانو كميستوغار كبالوغار سينورو أمانانو بمكاكلات شو يتفتر مسترن أوتتو مورات اللباتشو ومن الخيانة أن تتحدث عن أسرارها بمكاكلات شو ينبرو المستر أسلفا لبات دنيوان كون بيهم مورات اللبات كسو يتقبل لو مستر عمانانو تقع عمانانو النزي هلو عمانانو سلزي يهنن بحري بهيو تاتش اللي تفتس عميل النادر جو يقبان ملو ايه توتشي ወንድሞቼ ይህንን ከጠበቅ አማናን ከጠበቅ ከንፍቅና ምልክቶች ውስጥ አንዱን ከራሳችን ላይ ቀርፈናል ማለት ነው። ስለዚህ አማናን አደራን በተገቢው መንገድ ከሚፈጽሙት የአላህ ባሪያዎች ያድርገን። የዛሬውን ትምህርት በዚሁ እናጠናቀቃለን። አላህ ብሎ በሌላ ትምህርት እስክንገናኝ ድረስ ወሰለላሁ ወሰለም አላ ነቢይና ሙሐመድ ወአሊሂ ወሰሕቢሂ አጅማዒን። ከአማና ጋር በተያያዘ ጥያቄም ካለ ኮመንትም ካለ ማይክ ፍሪ ብያለሁኝ።